ጥልልኝ እናትና አባት ጓደኛም ሆንክልኝ ማንም ያልሰማውን ሚስጥሬን ያስክልኝ ጋሲር ካንቾ አይቻሉ ጌታ ከንስመሽ ባች እስካሁን ያለፍኩት ቸለጎ ተራራ ምን ይውጠኝ ነበር ባለው ካንተ ጋራ ወደ አንተ ወደ Yeah.